إذا قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسلمت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعل لي مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب وإذ قال إبراهيم رب اجعل هذا البلد آمنا نبي الله إبراهيم عليه السلام በዚህ በመካ ከተማ ለመጀመሪያ ጊዜ በተሰባቸውን ሲያኖሩና ሲቆረቁሩ ያቀረቡትን ወይም ጌታቸውን የጠየቁትን ጸሎት በማስመልከት ይገልጻል አላህ Subhanahu Wa Ta'ala ስለዚህ አውሳላቸው ይላል ምናሉ ኢብራሂም ኢትካለ ኢብራሂሙ ኢብራሂም ኸሊሉ ረህማን ከፈለስጢን አካባቢ ተነስተው እዚህ መካ አካባቢ መጡና ረቢ ጃል ሀደል በለደ አሚና ጌታዬ ሆይ ይሄንን አገር ጸጥታ የሰፈረበት ከማንኛውም ፍርሃትና ስጋት የተጠበቀ አድርገው በማለት ለክልሉ ጸለዩ ይላል ወጅኑበኒ ወበኒየ አንዕቡድ አልአስናም እኔን ራሴንና እንደዚሁም ልጆች ትውልዶችን አጣዖትን ከማምለክ ጠብቀንና ሰውረን በማለትም ለመኑ ይላል እንግዲህ ይሄ ታሪክ ነቢዩላህ ኢብራሂም ለመጀመሪያ ጊዜ ወደ መካ መጥተው ይህን ከተማ እንዴት እንደቆረቆሩትና ታሪኩ እንዴት እንደተመሰረተ ባጭሩ የሚጠቁም ነው። መጀመሪያ ነብዩላህ ኢብራሂም ተወልደው ያደጉትና የተላኩት በኢራቅ አገር ሲሆን በአካባቢው ያሉት ህዝቦችና ወገኖቻቸው ባደረሱባቸው ጥቃትና ግፍ ሳቢያ ከኢራቅ ወደ ፍልስጤም ተሰደው መጡ። እና ፍልስጤም አካባቢ ጥሩ የተሻሻለ ኑሮ አገኙ። ግን መንገድ ላይ ሲመጡ አንዲት የግብጻዊ የሆነች አገልጋይ አግኝተው ነበረ ሀገሩ የምትባል እሷም ታሪኩ ይረዝማል ባጭሩ መጀመሪያ ከሀገራቸው ሲወጡ ከኢራቅ ባለቤታቸውን ሳራንና እንዲሁም ተከታያቸው ነብዩላህ ሉጥን ነበር ይዘው ይወጡ በጉዞ ላይ እያሉ አንድ ቦታ ላይ ሲደርሱ ሉጥን ለዚህ ከተማ ነብይ ላደርገው ነውና ተተውሂድ አላቸው ተዙም የሚባል ከተማ በአሁኑ ጊዜ ጥቁር ባህር የሚገኝበት ወይም ሙት ባህር የሚገኝበት ማለት ነው። እሳቸውን እዛ ተው ካለፉ በኋላ አንድ አካባቢ ላይ ሲደርሱ ደግሞ ባለቤታቸውን ሳራን ለመቀማት የሚስተናፍቆል ጥላት አጋጠማቸው። እሱ ምንድነው የአካባቢው የጎሳ መሪ የነበረ መልከኛ ሴት አይቶ የማያልፍ በጣም መጥፎ ሰው የነበረ እነሱ አሽከሮች የሆኑ ሚስታቸውን ይዘው በመንገድ ሲያልፉ ሲያዋቸው ሂደው ነገሩባቸው። አንዲት ውብ የሆነ ልጅ ይዞ በዚህ የሚያልፍ ሰውዬ አየን እና እሷ ልጅ ለርሰው እንጂ ለማንም አትገባም ነበረ በማለት ጠቆሙባቸው ይባላል። የጊዜ ቶሎ ይዛቸው አምጡ በማለት ሰውየውንም ልጅቷንም ይዘው እንዳቀርቡለት አዘዘ እና ወዳውኑ ተይዘው ቀረቡ እዛም ባገነን ሰውዬ ጋር። ይህች ልጅ ምንህ ናት ብሎ ሲጠይቃቸው ስለሱ ሁኔታ ያውቁ ነበረና ባልነኝ ካሉ ባልን ሳይገድል ላይ ቀማም ነበር ይባላል። ግን እሳቸው እንግዲህ ነገሩን ለማሻሻል እህት የናተሩ ባልነኝ ማለትን ሰው በየግል ነው እዚህ በተናጠል የሚጠይቃቸው። እሳቸው እህት የናት ብለው ቃላቸውን ከሰጡ በኋላ ሲመለሱ እሷን ደግሞ እንደገና በተራዋ ጠሩና ከመጠየቃቸው በፊት እሳቸው ነገሯል ወንድም ነው ብለሽ መልስ ስጪ እኔ እህት የናት ልጄ ነውና የተናገርኩት በማለት አስጠነቀቋት። እሷን በዛው መሰረት ወንድሜ ነው ብላ መልስ ሰጠች። እና እዚህ ወንድም ከሆነ ያው እሱ መሄድ አለበት እሷ እዚሁ ትቀራለች በማለት ወሰኑና እሷን ለማስቀረት አስቦ ያ በጊዜ የነበረ ባለ ስልጣን ወደ ምኝታ ቤት ይዞ ይገባል። በሚገባበት ጊዜ ለመገናኘት አስቦ ዱላት ሲያደርግ እሷ ዱዓ ታደርጋለች ሙእሚና ሳሊሃ ስለነበረች اللهم ان كنت امنت بك بانت بجيتنته امنيه كونه واتبعت رسولك ملكني عن ابراهيم تكتليه كونه فلا تسلط علي هذا الكافر المجرم ይህንን አምባገነን የሆነ ከሃዲ ሰውዬ በእኔ ላይ አትላክብኝ፣ አታስነካኝ፣ ጠብቀኝ ብላ ጌታዋን በንጹህ ልቦና ትለምናለች። ወዳውኑ በቅጽበታዊ ፍጥነት አላህ ሱብሓነሁ ወተዓላ ይሰማትና ይህን ሰውዬ እንዳው ዲቂት አይነት በሽታ ይዘዋል። ልክ ከፊቷ ላይ ምን እንደነካው ሳይታወቅ ተነስቶ ይፈርጣል። ከዛ ይንሰራራና አረፋት እየደፈቀ ነፍስ ጽ ነፍስ ግቢ ይቀነጣል። ይህ ጊዜ እሱና እሷ ብቻ ናቸው መኝታ ቤት ስለሆኑ። አሁን እንግዲህ ይህ ሰውዬ ለመሞቱ ነው። የሞተ እንደው ደግሞ ገደለችው ተብዬ ያው በዘበኞቹ ልገደል ነው። እንዳውም በጭን በቀል እኔም ብቻ ሳይሆን ባሌንም አስገድላለሁኝ ብላ ተጨነቀችና አላሁመ ላ ተክፍልሁ እያለ እንደገና ዱዓ ማድረግ ጀመረች። እኔን እንዳይነካኝና የምድንበትን መንገድ አመቻችልኝ ነው እንጂ አልኩ ግደልልኝ አላልኩም፣ አትግደልብኝ በማለት በጭንቀት ስትጸልይ እንደገና ነፍሱን አወቀ፣ አይኑ ተገለጠ። ይህ ጊዜ ደነገጠና እባክሽ ይቅርታ አድርግልኝ እኔ አልነካሽም በማለት ተማጸነ። ይህ ጊዜ እሷም ጌታዬ አድነው ብላ ዱዓ ስታረግለት ወዳውኑ ደግሞ በዛችው ደቂቃ ይድናል። በሚድንበት ጊዜ ስሜቱ እንደገና ደግሞ ይፈታተነውና መልሶ ደግሞ ለመያዝ ይሞክራል። የዛ ጊዜ መልሶ ደግሞ ያበሽታው ተነስቶ መልሶ ድብን ያደርጋል። አሁን ከፊቱ በባተ ነፍስ ጭ ነፍስ ግቢ ጭንቅ ላይ ይገባል። እሷም ደንግጣ ጌታ ያትገልብኝ እያለች ትጸልያለች። አሁንም ለሁለተኛ ጊዜ እንደገና ጸልያ ነፍሱን ማወቅ ሲጀምር ቃል ገባሱ እንደገና ደግሞ አላስችለዋልና ለሶስተኛ ጊዜ እጅ ሲሰነዝር ደግሞ ጣለው። ይህ ጊዜ ተስፋ ቆረጠ። እሷም እንደምንም ዱዓ አድርጋ ለሶስተኛ ዙር ነፍሱን ማወቅ ሲጀምር በቃ እንግዲህ አሁን ከልቤ ነው፣ በተደጋጋሚ ሞክሬያለሁ፣ አልተሳካልኝም፣ ይቅርታ አድርግልኝ አላት። ይቺ ደግሞ የማትነካይ ከሆነ ያድንህ አለችው። ወዲያውኑ ተሻለ። በሚሻለው ጊዜ ተስፋ ቆረጠ። እሷን እንግዲህ በነፃ መልቀቅ ወሰነ። እንዳውም ያመጧትን ወታደሮች ጠርቶ ወረፋቸው። እኔን ለማስጠፋት በሰው ምስል የሆነች ሰይጣን ነው ያመጣችሁልኝ፣ የታ አባታችሁ በማለት እነሱ እንመሰገናለን እንሾማለን ብለው የሰሩትን ስራ እንደገና ቁም ስቅላቸውን አውጥቶ አዋረዳቸው እና መልሰው እዛው ካገኙበት ለሰው እየወስደው እንዲያስረክቡና እንዲሸኙም አዘዛቸው። ግን እዚህ ላይ አሁን ይህች ሴትዮ እንግዲህ እየጸለየ ነው እና የዳንኩት እሷ ከሄደ በኋላ ይሄ በሽታ ቢነሳብኝ እሷ አትጸልይልኝ እንዲሁ ልበላሽ አይደለም ወይ ብሎ በመፍራትና በመስጋት ቂም እንዲፈጣና ከልቡ ይህ ችግር መልሶ እንዳይመጣበት በማሰብ ለእሷ ሽልማት ሰጥቶ ይቅርታ እንዲታረግለትና ደግሞ በሽታው እንዳያጠቃው መማጸንና ቃል ኪዳን ማስገባት ፈለገ እና ቆንጆ ልጅ አገልጋይ ነበረችው ተላላኪ ከጎረቤት ሀገር ከግብፅ ንጉሥ ጋር ተጋጭቶ እነሱን አንድ ጊዜ ወረራ አድርጎ ከቤተ መንግስት የመንግስቱን ልጅ በጣም ፀሐይ የመሰለኝ ቆንጆ ልጅ ማርኮ አምጥቶ ነበረ። እሷን ልጅ ጠራና ይህቺ ለአንቺ አገልጋይ ትሁንሽ በማለት ሽልማት ሰጠ ለሳራ ማለት ነው። ወዶ ሳይሆን እንግዲህ እሱ ችግር እንዳይመጣበት ሴትዮዋ ቂሟን እንዲፈታለት ለማድረግ ማሰቡ ነው። እና አንቺ የተከበርሽ ሰው ነሽ፣ የትልቅ ሰው ባለቤት ነሽ እንደነገርሽኝ አሁን አምኜበታለሁ ጉዳዩን እና የቤት ሰራተኛ ያስፈልግሻልና ይህቺ የኔ የግል ገረድ የነበረች አገልጋይ ግድ የለም አንቺ እንደሱ ይበልሽ ይቺ ላንቺ ተላላኪ ትሆንልሽ በማለት ሽልማት ሰጥቶ ይልካታል ሳራ። እና ባሏም ይጠብቁ ነበረ ሁኔታውን እንግዲህ ምን እንደሚሆን። ተመልሰው ሳራ ወደ ባለቤታቸው ሲመጡ እብራሂምም አላህ በወህይ ያሳውቋቸዋል ሰውየው እንዳልነካቸው እና አሻአርተ ያ እብራሂም አንላህ ከበተል ካፊረ ወአክደመ ወሊደህ አሏቸው። የደስታ መግለጫ ሰጡ ገና ሲደርሱ። ይሄ ካፊር ሰውዬ ያሰበው ሳይሳካለት አሳፍሮና አዋርዶ እንዲያውም ለእኔ አገልጋይ የተላላኪ ገረድ ሸልሞኝ እንደመጣሁኝ አወቅን አለቻቸው። አሁን አውቃለሁኝ አሉ። እንደገና በደስታ ገረዳቸውን ይዘው ጉዟቸውን ቀጠሉ ማለት ነው። እና በዛ ተጉዞ እንግዲህ ፈለስጢን አካባቢ ሲደርሱ በአካባቢ የነበሩት ህዝቦች ቀደም ሲል ዝናቸውን ያውቁ ስለነበረ በለልታ በደስታ ተቀበሏቸው። ያው የሂጅራ በረካ አለውና ምንጊዜም ለነቢያቶች እነዛ ሰው የተቀብለው ነውር ክብር ብለው እንደ ራሳቸው ሁሉንም ነገር በመተባበር እንዲኖሩ አረጓቸው፣ አመኑባቸው። ወዳውኑ ኑሯቸው ተሳካ፣ ከበሩ፣ በለጸጉም ይባላል። በጣም እንግዲህ አስተናጋጅና ተቀባይ በመሆንም ታወቁ። ግን ወትሮ ጀምረው ልጅ አልነበራቸውም። ሳራ ባለቤታቸው መካን ነበሩ። ልጅ እንዲወለድላቸው ሁልጊዜ በመሳሳትና በመመኘት ሲጸልዩ ቆይተው ነበር። አሁን እድሜያቸው እየገፋ የእነሱ የመውለድ ሁኔታ አስጊ ደረጃ ላይ እየደረሰ ሲመጣ ባለቤታቸው ሳራ በማሰብ ሁኔታውን እንግዲህ ያኔ ሴት ነኝ ለልጅ ልጅዬ አንተን የአላህን ነቢይ ፈትቼ ሌላ ወንድ ልሞክር የምልበት ምክንያት የለም። አላህ ሊሰጠኝ ኑሮ ጥሩ ነበር። ግን አንተ ደግሞ ለእኔ ብለህ ዘር አልባ ሁነ መቅረት የለብህም፣ እናንተን የመሰለ ሰው ከሌላም ቢሆን ውለድ ብለው ይፈቅዳሉ ሳራ ማለት ነው። እሳቸው ደግሞ በጣም ከመከባበራቸው የተነሳ ለአንቺ ያልሆነ ልጅ ከአንቺ የተለየ ደስታን የማልፈልግም ይቅርብኝ አሉ ይባላል። አይ አንተ ተወደድክ እኮ የኔ ልጅ ማለት ነው፣ ያንተ ደስታ ለእኔም ይሆናል በማለት ገፋፏቸው። ቢሆንም ከበዳቸው እብራሂም ሳራን። የክፉ ቀን እንግዲህ ጓደኛቸውና ተባባሪያቸው የሆኑትን ባለቤታቸውን ትተው እንደገና ወደ ሌላ ሴት መሄዱ ሲከብዳቸው ጊዜ እንግዲያውስ ሌላ ቦታ ሄደህ ሌላ ሴት ማምጣቱ ተከበደህ እኔ ላዘጋጅልህ አለቻቸው ይባላል። እንዴት ስሉ እዚሁ ቤታችን እኮ ልጅ አለች አሉ። ያቺ አገልጋያቸው ትዝ አሏቸው። ይቺ አገልጋያችን ወሬውም ወደ ውጭ ሳይወጣ አገባባት ሳይባል እሷን ላሳምናትና እዚሁ ልዳርህ በማለት ገፋፏቸው አሳመኗቸው። በመጨረሻ ያቺ ልጅ ያው እንዲገናኙ አደረጓቸው፣ አመቻችተው ሁኔታውን ማለት ነው። ማለትም ያው የእሳቸው የግል ባሪያቸው ስለሆኑ እንዲሁ የቅጥር ሰራተኛ ሳይሆኑ ባሪያ ናቸው። ባሪያ ስለሆነች ያው ባሪያ የሆነ እመቤቷ መስጠት ትችላለች እና እንደ ሽልማት ሰጧቸው ለብራሂም ማለት ነው። እና ይህ ጊዜ የግል ባሪያቸው በመሆኗ ወዲያውኑ ከእሷ ተገናኝተው ልጅ እንዲወልዱ ተመቻቸና ሁሉም ነገር ተስተካከለ። ወዲያውኑ ልጅቷም አረገዘች እንደታሰበው ማለት ነው። በምታረግ ጊዜ የሴቶች ነገር መቼም የቅናት የሚባል በሽታ ተቆጥራቸው ውስጥ ስለሚሆንባቸው እንደገና አሮጊቷ ነገሩ እየኮነኮናቸው መጣ። ሰውየውም ስታረግዝላቸው እንግዲህ አይኔም በአይኔ ላይ ነው በማለት ጉጉት እያደረባቸው የልጅናቴ ልትሆንልኝ ነው እያሉ እንደገና ደግሞ ልጅነትም ስላላት ቀንጥሏት ነው እንጂ የቤተ መንግስት ልጅናት መልከኛም ነበረች ሁኔታዋ እየሳባቸው ሲሄድ አሮጊቷ ደግሞ ትከታተላለች። እንዴ ይሄ ሰውዬ እኮ እኔን ቸል እያለ ወደ እሷ እያዘነበለ ነው እያለ ትቆጣጠራቸው ገባ። እንዳውም እሳቸው ወጣ ባሉበት ጊዜ ልጅቱን በሆነ ባልሆነ ምክንያት እያነሱ የመወረፍና እንዳውም የመደብደብ የማሳደድም ሁኔታ ተፈጠረ ይባላል። እንዲሁ እያሉ ሴትዮዋ እንግዲህ የተለያዩ ምክንያቶች በማንሳት ልጅቷን ሲያሰቃዩ ከቆዩ በኋላ ወለደ። በምትወልድ ጊዜ ልጁ ደግሞ በጣም መልከኛ ስለነበረ ደስ የሚያሰኝና የሚማርክ ነበረ። ይህ ጊዜ እኔ ያላገኘሁትን ልጅ ከዚህ ከባሪያ ተወልዶ እንዴት በማለት ቅናቱ እየባሰባቸው ሄደና በሆነ ባልሆነ ምክንያት ይቺ ባሪያህን አሁንማ እንደ ጎባን አይታኝ ጓደኛው አድርጋኝ እኔን እያንጓጠጠችኝ እየገለመጠችኝ ወይ ከኔ ወይ ከሷ ምረጥ እያሉ በጣም ችግር ፈጠሩ ማለት ነው። ይህ ጊዜ ሳራ እንግዲህ በጣም ትልቅ ሰው አላህ የወደዳቸው ከመሆናቸው የተነሳ የእሳቸውን ችግር አወቀላቸው። ፈቅዳ ራሷ ድራስ ያበቃ እንደገና አላላትም እና ሁኔታው እሷን የሚያበሳጭ ከመሆኑ የተነሳ ወዳጄን አታበሳጭ፣ አታስቸግር፣ ይችን የልጅናትህን ወደ ሌላ ቦታ ወስዴ አስቀምጥ ብሎ አላህ በወህይ ያዘዛቸው እብራሂም። እና ይህ ጊዜ ወደ የት ነው መወስዳት ሲሉ ያው ግመልህን ጫንና ስንቅ ያዝና ወደ መካ አካባቢ አምራ ብሎ ትእዛዝ ሰጣቸው። መካ ራሱ የዛ ጊዜ ሰው የሚኖርበት ሀገር አይደለም፣ ምድር በዳ ነው። ከተማም የለ ሰውም የገጠር መንደርም የለበትም ማለት ነው። እና መላይካው ብቻ ወደሚሄዱበት ቦታ እንደሚያሳያቸው እና እንደሚመራቸው ተነገራቸው። ስንቃቸውን በግመል ጭነው እመጫት ልጃቸውን ሚስታቸው ልጃቸውን አስይዘው ጉዟቸውን ቀጠሉ፣ ከፈለስጢን ወደዚህ ማለት ነው ወደ መካ። እና ተጉዘው እዚህ አካባቢ ካዕባ አካባቢ ሲደርሱ ገለማው ዘምዘም የሚገኝበት ቦታ ላይ ትልቅ ዋርካ ዛፍ ነበር ይባላል። እዛ ዋርካ ስር አረፉ። እዛ እንዳረፉ እንግዲህ እንዴት አድርገው እንደሚነግሯትና ትተው እንደሚሄዱ በጣም ጠነቃቸውና አሳሰባቸው ሁኔታው ማለት ነው። ይንቆራጠጡ ገባ ወዲያ ወዲህ። በመጨረሻም እንግዲህ ልሂድ ወደ ሽንት የሚሄዱ መስለው ዝም ብለው ለመሄድ ህድ ሲሉ ሴትዮዋ ደግሞ በረሃ ነውና ፍራት እየተሰማቸው ከተልከተል ይሏቸዋል። ዞር ብለው ሲያዩ ወዳቸው ይባባባቸዋል። ላይነግሯቸው የሚቻል ነገር አይደለም። ዝም ብሎ መሄዱን ደግሞ አልተቻለም። ከዚህ ሲጨነቁ ሲያዋቸው ሴትዮዋ ራሳቸው ሀጀሩ ጥያቄ አነሱ እና ትቶኝ ሊሄድ ፈልጓል እዚህ ቦታ ማለት ገባቸውና አቢሃዛ አመረከ ረቡክ ጌታ ለመሆኑ እዚህ ቦታ ትተኝ እንዲትሄድ አዙሃ እንደ በማለት ጠየቁ። እና ታልሽውማ ቸግሮኝ ነው እንጂ አዎን ይላሉ። ታዲያ ከሆነ ለምን አትነግረኝም? ይደላ ይዘይዑና እሳቸውም በጣም እንግዲህ ኢማን የጠጡ ነበሩና ጌታ ታዘዘ እኛንም ጌታ ወኪላችን ነው ጥሎ አይጥለንም፣ አንተም አትቸገር ሂድ ግድ የለም በማለት ፈቀዱላቸው። ከዚያ በኋላ ያው ተነስተው ጉዟቸውን ቀጠሉ። ይህን እርጥብ ህፃን ልጅ ታቅፈው ባዶ በረሃ ደን ዛፍ ስር ቁጭ አሉ። እንግዲህ አላህን ተወክለው ሀጀሩ ማለት ነው። እና እዚህ በሚቀመጡ በጊዜ ትንሽ እንግዲህ የያዟት ተምር ነበረች። እሷን ትንሽ ጊዜ በልተው ጨረሱ። በኮዳ ውሃ ነበር የተያዘችው። ያችም የሀገሩ በረሃማ ነው፣ ቶልቶሎ ውሃ ያሰኛል። ወዲያው ጠጥተው ጨረሱ። የሚበላም የሚጠጣም ሲያበቃ መጫት ናቸው። ራብ ያዛቸው። ራብ ሲይዛቸው ጡት ደረቀ። ልጅ የሚጠባው አጣ። መጮህ መሰቃየት ጀመረ። ይህ ጊዜ ጨነቃቸው። ሴትዮዋ ወዲያ ወዲህ መንጎራደን፣ ልጁን እዚሁ ማዘምዘም አካባቢ ዛፉ ስር ትተውት እንደገና በአቅራቢያ ወደሚገኙ ኮረብታዎች ብቅ ብለው በአካባቢው ውሃ እንዳለ ለመሰለልና ለመፈላለግ ይዘልቃሉ። መጀመሪያ ሶፋ ኮረብታ ላይ ይዘልቁና አካባቢውን እየተዘዋወሩ ቢያማትሩ ምንም ዝር የሚል ነገር የለ፣ የውሃ ምልክትም የለ። ነገሩ አካባቢው እንግዲህ ረባዳ ነው፣ ሸለቋማ ነው። ውሃ ይኖረዋል ብለው ቢያው ግን የውሃ ዝምጥማጡም የለ። እንደገና ሩጠው ተንደርድረው ተሻገሩና ወደ ማዶ እንደገና መርዋ ኮረብታ ላይ ወጥተውም በአካባቢ ያለውን ሁኔታ ቢያማትሩ አሁንም የሚታይ ሰውም የለ፣ ውሃ የሚባል ዘሮ የለ። እና መቼም የጨነቀው ሰው እንደዚህ ይሆናልና አንድ ጊዜ በጎራ ወጥቶ አካባቢውን ካየ ሰውየው ቁርጡን ያቅ ነበር። ግን አላስችላቸው ብሎ እንደገና ሁለተኛ ዙር ወደ ሶፋ ይሻገራሉ። አሁንም ዙሪያውን ያማትራሉ፣ ይመለሳሉ። እንደገና ደግሞ መርዋ ይሻገራሉ። እንዲሁ እያሉ ሳያስቡት በነፍሰ ደም እየተሯሯጡ ሰባት ዙር ተመላለሱ ማለት ነው። እና በአሁኑ ጊዜ ለሀጅና ለዑምራ ሰባት ጊዜ በሶፋና በመርዋ መካከል የሚደረገው ምልልስ ለዛ ታሪክም መታሰቢያ ነው ማለት ነው። አላህ በጣም እንግዲህ የተወደደ ሰው የጀመረው ነገር በመሆኑ ዒባዳ አድርጎ ደነገገውና ማለት ነው። በዚህ መልክ እንግዲህ በመጨረሻ ተስፋቸው ሲመነምን ልጁ እዛው ዛፉ ስር ነው፣ እስካሁን ሙቶ ይሆናል በማለት ቆልቁለው ሲያዩት አጠገባቸው እንዳሞራ ነገር ቁጭ ብሎ ልጁ አጠገብ እስማኤል አጠገብ ያያሉ። ልጄ ሙቶ አሞራ እየበላው ነው አሉና በነፍሰ ደም አከንፈው ይሄዳሉ። ሲሄዱ አሞራው ፈንጠር ብሎ ይሄዳል እና በእግሩ እንደዛ አሸዋውን ቆፈር ቆፈር ያደርጋል ይባላል። ወይም ልጁ እንደዚህ ሲፈራገጥ ነው በእግሩ የነካው አሸዋውን ይባላል። ለማንኛውም እጃችሁ ቦታ ላይ ማኡ ዘምዘም ወዳውኑ መንጭታ ወደ ላይ እንደዚህ አሸዋውን እየከፈተች ስትወጣ ያገኛል። የጊዜ ያቺ ባዶ ኮዳ ነበረቻቸውና ኮዳቸውን ቀረብ አድርገው በእጃቸው ውሃውን እስከ አሸዋው እያፈሱ በጉጉት ወደ ኮዳቸው ይጨምራሉ። አሸዋው ጋር ጨማምረው ሞሏል። ሲሞሏት እንግዲህ ውሃ የምትቋረጥ መስላቸው ነበር፣ አልተቋረጠችም። እንደገና ያን አሸዋ ጋር ያፈሱትን ደፉና እንደገና እያጠለሉ ደግሞ መጨመር ጀመሩ፣ በመረጋጋት ማለት ነው። እና ያቺ ንጹህ ውሃ ጠጡ። በሚጠጧት ጊዜ ወዲያውኑ ለራቡም ለጥማቱም ፈወሰችላቸውና ቁሳቸውን ፈነዳ፣ ልጃቸውን ማጥባት ጀመሩ። ዳነ ልጁም ሞታፋፍ ደርሶ የነበረው ማለት ነው። በዚህ መልኩ እንግዲህ ውሃይቱን ወዳና ወዲህ የፈሰሰች ትባክናለች ብለው በመሳሳት ዙሪያዋን በአሸዋ እየገደቡ ዙሚ ዙሚ ዝም በያንቺ ውሃ አረርቀሻ ትይዝብኝ እያሉ ይከባክቧት ነበረ። ስያሜዋም ከዛ ተነስቶ ነው ዘምዘም የተባለው ይባላል። በዚህ መልክ እንግዲህ የርሐሙላሁ ኡመ ኢስማኤል ለው ተረከታ ለካነት አይነ መዒንን አሉ ነቢያችን ሰሂህ ቡኻሪ። የእስማኤል እናት የዛ ጊዜ ውሃይቱ ትባክንብኛለች ብለው ሰግተው ዙሚ ዙሚ ባይሉ ኑሮ ይቺ ውሃ አገር ምድር እያቋረጠች የምትሄድ ትልቅ እጅረት ትሆን ነበረ። እሷ ስለተመከመቻት ግን ከአካባቢው እንዳትርቅ ሆና እዚሁ ተወስና ቀረች አሉ። እና እንግዲህ የአላህ ሚስጥር ያረገበት ውሃ እስከ ዛሬ ድረስ ይኸው ያለማቋረጥ የፈለገው እንግዲህ ያህል ቢወጣ አያልቅ፣ ወይም ደግሞ ሳያወጡት ቢተውት አካባቢውን አያጥለጠልቅ። አላህ ያው ሚስጥሩን አስቀምጦበት እስካሁን ድረስ ጠቃሚና አገልጋይ የሆነች ታሪካዊ ውሃ ሆና ትገኛለች ማለት ነው። በዚህ መልክ እንግዲህ እስማኤል እዚህ ቦታ መጥተው እናታቸው ጋር በሚቀመጡበት ጊዜ እብራሂም አካባቢውን አላህ እንዲባርከው ጸልየው ነው። መጀመሪያ ከእሳቸው ዱዓ የተነሳ ነው እንግዲህ ይሄ ሁሉ ውጤት ሊመጣ የቻለው ማለት ነው። እና ይህንን አገር ጸጥታው የተጠበቀ አድርገው፣ ዋናው ለማንኛውም አገር መጀመሪያ ጸጥታ አስፈላጊና አንገብጋቢ ስለሆነ ማለት ነው። እንደገና ደግሞ ወጅኑ ብኒ ወበንየ እኔንና ዝርያዎችን አናቡድ ልአስናም ሰነምን ጣዖትን ከመገዛት ጠብቀንና አረቀን አሉ ማለት ነው። እና እዚህ ላይ እንግዲህ እብራሂምን የሚያህል ሰው ያው ኢማሙል ሙወሒዲን በመባል ይታወቃሉ። እሳቸው እና ቤተሰባቸውን ጣዖት አምልኮት እንዳይጠናወታቸው አላህ ስተዘቄታው እንዲጠብቃቸው አጥብቀው ይለምናሉ። የዚህን የሳባን ታሪክ ሲመሰርቱ የመጀመሪያው አደራቸው ጌታ ጣዖትን እንዲጠብቃቸው ነው። እሳቸው እንግዲህ የጣዖትን ጎጅነት ከማንም በላይ ያውቃሉ። እንደገና የተውሂድን አስፈላጊና አንገብጋቢነትን የዛኑ ያህል ያውቃሉ። እሳቸው ደግሞ የፈለገው ቢሆን ጣዖትን ጠቃሚ ነው ብለው እንደማይቀበሉትም ያውቃሉ። ለምንድን ነው እንደዚህ ብለው ዱዓ ያደረጉት ሲባል የጣዖትን አደገኝነት ለመጪ ትውልድ ሁሉ ለማሳየት ነው። እብራሂም እንኳ የጣዖት አምልኮትን ይፈራ ነበረና ጌታዬ ባክህ ጠብቀኝ እኔንም ድርጃዬን እያለ ይለምን ነበር ሲባል፣ ሌላው ሰው እንግዲህ ሽርክ የሚባል ነገር እኔን አይመጣብኝም ሲያልፋያይኝም ብሎ መንደላቀቅና መዝናናት የሌለበት መሆኑን ለማሳየት ነው ማለት ነው። በሌላ በኩል ደግሞ አንዳንድ ተንታኞች እና ጠቢባን እንደሚሉት አስናም ማለት ያው ከአላህ ሌላ የሚመለክ ነገር ነው። ህይወት ያለው ቢሆንም እንደ መላእክት፣ እንደ ጂን፣ እንደ ሰው፣ እንደ እንስሳት፣ ህይወት የሌለው ቢሆንም እንደ ፀሐይ፣ እንደ ጨረቃ፣ እንደ ድንጋይ፣ እንደ ዛፎቹ በአጠቃላይ ይሄ ከአላህ ሌላ አምልኮት የሚሰጠው ነገር ሁሉ ሰነም ወይም ጣዖት የሚባለው ውስጥ ይገባል ማለት ነው። ከዛም አልፎ ተርፎ አስናም ማለት ከአላህ ኢባዳ የሚያደናቅፍ ነገር ሁሉ ነው። የሰውን ሀሳብ ወደ ኋላ የሚጎትትና ከአላህ ኢባዳና መገዛት የሚያዘናጋ የሆነ ነገር ሁሉ ሰነም ይባላልና ሙሽሪክ እና ከአንተ እና ከኢባዳ ከዚክርህና ከውዳሴህ የሚያዘናጋና የሚያደናቅፍን ነገር ሁሉ ጠብቀኝ እኔንም ቤተሰቦቼን ልጆቼንም በማለት ዱዓ አደረጉ ማለት ነው። ረቢ ጌታዬ ሆይ እነሁነ እነዚህ ጣዖታት ከአላህ ሌላ የአምልኮት የሚሰጣቸው ነገሮች አጉለልነ ከሲረ ሚነናስ ከሰዎች ብዙዎችን አሳስተዋል አለ። ስለዚህ ብዙዎችን ስላሳሳቱ እኔንና ዘሮችንም እንዳያጣልፈኝ በመስጋት ነው ጠብቀኝ ምለህ ማለታቸው ነው። ፈመን ተቢዓኒ እና በዚህ በተውሂድ መመሪያ እኔን የተከተለኝ በፈቃደኝነት ፈኢነሁ ሚኒ ይህ ያው የኔ ወገን ነው የተውሂድ ቡድን ነውና እኔ ጋራ ያው ጉዞውን እስከ ዘለቄታው የተሳካ አድርግለት ከመጥፎ ከክፉ ሁሉ ጠብቀዋል። ወመን አሳኒ እኔን ደግሞ ባመጣሁት መመሪያ ከመቀበል ያፈነገጠና ያመጠ ፈኢነከ ገፉሩ ረሂም አንተ ምሕረት ሰጪና ሩህሩህ ነህና ያው አንተ ታልክ ሂዳያ ልትሰጠው ትችላለህ አትጨክንበት በማለት ለካፊሩ እንኳ ዱዓ አደረጉ የእብራሂም ርኅራኄ ብዛት ማለት ነው። ሌሎቹ ነቢዮች ከእሳቸው በፊት የነበሩት ለምሳሌ አንዳንዶቹ ስናያቸው እነ ኑህ ላተዘር አለል አርዲ ሚነል ካፊሪነ ደያራ የሚል ሀይል ውጅብኝ የሆነ ቃል ነበረ ያመጡት ማለት ነው። እብራሂም ግን በጣም እነ እብራሂም አልአዋውን ሀሊም እንዳላቸው የተከተለኝ ያው የኔ ወገን ነው እንደጀመረ እንዲጨርስ አድርገው ያመጠው እንዲሆን ደግሞ አንተ መሀሪና ሩህሩህ ነህና አንተ ታልክ ልታስተካክለው ትችላለህና ብትምረው መልካም ነው የሚል ሀሳብ ነው እንጂ ያቀረቡት አጥፋው አላሉም ማለት ነው። መልካም ሳያልቅ ወደ መጥፎ መሄድ አስፈላጊ እንዳልሆነ ስለሚያውቁ እና እንግዲህ በዚህ መልክ ጣዖት አምልኮትን ከራሳቸውና ከቤተሰባቸው አላህ እንዲያረቃቸውና እንዲሰውራቸው ከለመኑ በኋላ ሰዎች ደግሞ ምንም ጊዜ ኸይር ብመኙላቸው በተግባር መቼም አስተሳሰባቸው የተለየ መሆኑ እንደማይቀር ስለሚያውቁ መልካም መመሪያን የተቀበሉና የተከተሉ እሳቸው ጋራ እንዲዲኑ ያመጡና ያስተባበሉት ደግሞ ዛሬ ቢያምጡ ነገ አስበውና አስተውለው ወደ ትክክለኛው መንገድ እንዲመለሱ ጸለዩላቸው ማለት ነው። ربنا جتاكين هو يعلو قتلا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم إنا يهو كزرية يو ليلا نجلا كيوم بالزوج إسحاق فالا قويسونو كارو جتوا كسارا يتولدو إنا كانية كأبراكي توتا ولجي يهو اللي بزي سلقوا أما بوتالي أستمتا لهن يعني بواد غير ذي زرع منم من الله سمستمس أجريت يلللبت بهنا جرق سلقوا أما بوتا ዘሬን አስጠመቅኩኝ እንደ ቤትከል መሐረም የተከበረው ቤትህ አጠገብ አሉ። እና የተከበረው ቤት የሚለው ራሱ ወደፊት እዛ ታሪካዊ ቤት እንደሚሰራ ስላሳወቃቸው ስለነገራቸው እንጂ በዛ ወቅት በአካል ቤት አልነበረም። እዛ ቦታ ቀደም ሲል እንደተጠቀሰው ባዶ አንድ ትልቅ ዛምቻ ነበረ ያለው። እና እዚህ ወደፊት ታላቅና ታሪካዊ ቤት ይሰራበታል ብለህ ከወሰንከው ቦታ ላይ ይኸው ልጄን አስቀምጫለሁ የሚላት የሚቀመጥ በሌለበት ምንም አዝመራ እንኳን በማይበቅልበት ደረቅ ቦታ አሉ። ረበና ጌታችን ሆይ ልዩቂሙ ሶላት እና በዚህ ባለቤቴንና ልጄን ያስቀመጥኩት አንተን እንዲገዙና በተለይም ያው በጡምኒና ከማንኛውም አሽባል ተራጠው ሶላታቸውን አጠብቀውና አዘውትረው እንዲሰግዱ በማሰብ ነው ያስቀመጥኩት። የዒባዳ ያው የአዲድ ምሳሌ ሆነው ለመታየት ማለት ነው። በመሆኑም ፈጃላት ደተሚነና አሳዊ ኢለይህም ሰውናቸውና ካልበሉ መኖር መገዛትም ስለማይችሉ ከየአካባቢው ያሉትን የሰዎች ልቦና ወደ እነሱ በናፍቆትና በጉጉት እንዲጎርፉና እንዲዘነበሉ አድርግላቸው። ይሄ ነው እንግዲህ ይህን ሀገር ታሪካዊ ያደረገው ይህ ስሜት ነው። በአሁኑም ጊዜ ሙስሊሞችን ሁሉ በዓለም ዙሪያ ወደ መካ የመምጣት ግጅት የሚያሳድርባቸው ማለት ነው። እና እዚህ እንግዲህ ብቻቸውን ሚላት የሚቀመስ ለለበት ቦታ ላይ አስቀምጫቸዋለሁና ባለቤትና ልጅን እነሱ ሰው በተፈጠረው ማህበራዊ ስለሆነ ያለ ሰው መኖር ስለማይችሉ በየተለያየ ክፍለ ዓለም ያሉትን የሰው ልጆች ወደዚህ አካባቢ በናፍቆትና በጉጉት እንዲዘነበሉና እንዲጎርፉ እግር መንገዳቸውንም የተለያዩ ስንቆችን ይዘው እንዲመጡ አድርግላቸው። እኔ አባቱን እንግዲህ የብርቅ ልጅን ካለ ከተረፈ ንብረቴ እየቀለብኩ እንዳላሳድገው ካልታደልኩኝ በሌሎቹ በኩል ሂሳቡን ለግስልኝ ማለታቸው ነው። ችግር እንዳይገልባቸው እና ታዊ ኢለይህም የሰዎችን ልቦና ያው የተለያዩ የሰዎችን ልቦና በአካባቢ ወደዚህ እንዲመጡ አንተ ቀስቅሳቸውና ቆልቁላቸው ማለታቸው ነው። ወርዝቁሁም ሚነ ተመራት እና የተለያዩ ፍራፍሬዎችን ሂሳዮችን ጣፋጭ ነገሮችን ሁሉ መግባቸውና ለግሳቸው ለአላሁም የሽኩሩን ይህን ካደረግ እርግጠኛ ነኝ የኔ ቤተሰቦች ሳሊህ ናቸውና የጌታቸውን ውለታ አውቀው እንደሚያመሰግኑ ነው። አንተ ደግሞ አመስጋኝ ባሪያን ስለምትወድ መጀመሪያ የሚያስፈልጋቸውን ነገር በዚህ መልክ አንተ አሟላላቸው፣ ለዛ ጊዜ ደግሞ እነሱም በደስታ አንተን ይገዛሉና ያመሰግናሉ በማለት ይህን ታሪካዊ ዱዓቸውን አደረጉ ማለት ነው። ከዚህም በመቀጠል ረበና አሉ፣ ጌታችን ሆይ እነከ ተዕለሙ ማ ኑኽፊ ወማ ኑዕሊን፣ እኛ በምስጢር ደብቀን የምንይዘውንም ነገር ይፋ አደባባይ የምናውጥተን የምንናገረውንም ነገር ታውቀዋለህ። መቼም የጭንቀቴን ነው እንጂ ይህን ያህል እምጽዋውና የምለምንህ አንተ ባልነግርህም የልቤን የሚንም ሆነ የእነሱን ስሜት ታውቀዋለህ። በይፋም የምንሰራ የምናወራውንም እንደዛው ታውቃለህና እዘንና እራራ ማለታቸው ነው። ወማ የኽፋ አለላህ ሚን ሸይኢን ፊል አርዲ ወላ ፊ ሰማ፣ እንኳን የእኛ የቤተሰብ ጉዳይ ቀርቶ በአላህ ላይ በሰማያትም ሆነ በምድር የሚደበቅና የሚሰወር ነገር እንደሌለ አውቃለሁ። የጭንቀቴን ልጅህን እዚያ አስቀምጫለሁ፣ ሚላስ የሚቀመስ በሌለበት ደረቅ ሸለቋማ ቦታ አንተ ድረስላቸው፣ ሰዎችንም ደግሞ በአካባቢ ያሉትን ወዲህ እንዲመጡና እንዲረዷቸው አስችላቸው የምለው እኔ ካለኝ ርኅራኄና ከጭንቀቴ በመነሳት እንጂ አንተ ይህን ሁኔታ ሳታቅ ቀርተህ ልነግርህና ላስረዳህ አይደለም ማለታቸው ነው። እንኳን የኛ ጉዳይ ቀርቶ በምድርና በሰማይ ዙሪያ ያሉትን ፍጥረታቶች በሙሉ በጥቅልም ሆነ በዝርዝር አንተ ታውቃለህ፣ ካንተ የሚደበቅና የሚሰወር ምን ነገር እንደሌለ አውቃለሁኝ አሉ ማለት ነው። በመቀጠልም አልሐምዱሊላህ አለዚ ወሀበሊ አለል ኪበሪ ኢስማኢል ወኢስሐቅ፣ ምስጋና ለዛ ለአላህ ለጌታዬ ይድረሰው አሉ። እድሜ በጣም ከመግፋቱ ጋራ በጣም አርጅቼና አፍጅቼ እያለሁኝ በትልቅነት የጋራ እስማኤል የተባለ የስም የመጠሪያ ልጅ የሰጠኝ፣ እንደገና ደግሞ ኢስሐቅ የተባለ ልጅም የጨመረልኝ አሉ። ይህ እስማኤል እንግዲህ ያው ሀጀሩ ጋራ እዚህ መካ መጥተው የወደቁ ሲሆኑ፣ ኢስሐቅ የሚባሉት ደግሞ ከአንጋፋዊቱ ባለቤታቸው ከሳራ ቅናት ያስወልዳል እንደሚባለው ይችኛዋ ስትወልድ ሲያዩ እሳቸውም ደግሞ አላህ ረዘቃቸውና ኢስሐቅ የሚባል ልጅ ወለዱ ማለት ነው። አሮጊቷ እዛው ፈለስጢሙ ነው። እና ከሁለቱም ሴቶች ከዚችኛዋ እስማኤልን ከዛችኛዋ ኢስሐቅን የሰጠ ጌታ የማታ ማታ በእርጅናዬ ላይ ምስጋና ይድረሰው በማለት አመሰገኑ። ያው ይሄኛውን ለማሳደግ ባልታደልም እንኳ ዙሮ ዙሮ ያው ልጅ የስሜ መጠሪያ መሆን አይቀርምና ካደገ ለማንኛውም ሁለቱንም ልጅ ለሰጠ ጌታ ምስጋና ይድረሰው አሉ። እነ ረቢ ለሰሚዑ ዱዓ እና የኔ ጌታ አቤቱታን ወይም ጸሎትን ሰሚ የሆነ ጌታ ነውና በጣም ከመሸና ካረጀው ካፈጀው በኋላ የለመንኩትን ልመና ተቀብሎ ለዚህ ደረጃ ያበቃኝ ለሆነው ጌታ ምንጊዜም ሰሚ ነውና ምስጋና ይገባው በማለት ለጌታቸውም የምስጋና ወረታ መለሱ ማለት ነው። በመቀጠልም ዱዓቸውን ረቢ ጃአልኒ ሙቂመ ሰላት ወሚን ዙርየቲ አሉ። ጌታዬ ሆይ እና በዚህ በተረፈው እድሜ እኔንም ስግደትን ጠብቄ ስርአቱን አሟልቼና አስተካክሌ አዘውትሬ እንዲሰግድ ወፍቀኝና ግጠመኝ አሉ። ያው ሶላት ከተውሂድ ቀጥሎ ከአላህ ጋር የሚያገናኝና የሚያስተሳስር እጅግ አላህ የወደደውና ያደነቀው ዒባዳ መሆኑን ስለሚያውቁ እና ወሚን ዙርየቲ፣ እንደገና ይሄ ደግሞ ስግደት ለእኔ ብቻ ሳይሆን ከዝርያዬ ከትውልዶችም እንደዚሁ